የምፈልገው ስጦታህን ሳይሆን አንተ ራስህን ነው መንፈስ ቅዱስ መገኘት ነው እኔ የምፈልገው ፈልገ ስጦታህን ሳይሆን አንተ ራስህን ነው መንፈስ ቅዱስ መገኘት ነው ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ ዋላ ደውሃመጂ እንደምትናፍቅ እንዴው ነፍሴ ተጠንታለች ነፍሴ ተረዋለች ነፍሴ ተጠንታለች ነፍሴ ነፍሴን መዳን እንድትፈጽም በኃጢአት ላይ ገዢ እንድሆን በዚህ ዓለም ላይ ዓይኔን አንስቼ አንተን ብቻ ልገዛ ስትርበኝ ይልቅ ሙሉ ቀኔ አንተን አግኝቼ ይርካ ውስጤ ተመኖር ነው የኔ ድሌ ተልዳስ ሮኛን ሌላንዳላይ ሐሳቤን ጣልኩት በአንተ ላይ አንተን ለብሼ ላግጥብ ነፍሴን ያዘለ 바체 찾아매치 할로 우디에 팔레게 할로 내 안에 찾아매치